አልበለዚያ ይህን ተራራ በላያችሁ ላይ ልንጨምርባችሁ ነው አልናቸው ይላል። ቃሉ ሰሚዕና፣ የዚህ ጊዜ ተራራው በላያቸው ላይ ተንጠልጥሎና ተደቅኖ እንደሚወድቅባቸው በሚጠራጠሩና በሚፈሩበት ጊዜ በጭንቀት ነፍሳቸውን ለማዳን ያህል ሰማን በማለት መልስ ሰጡ። እንደሚባለው ስጁድ አድርገው በቀይ ጉንጫቸው መሬት ይዘው በግራ ጉንጫቸው ወደ ላይ እየተገላመጡ ታውን ታውን ወደቀብን እያሉ በመርበትበት ሰምተናል ተቀብለናል የሚል ምላሽ ሰጡ ይላል። ዋሰይና፣ ግን ለጊዜው ሰምተናል ብለው ቢቀበሉ ትንሽ እየቆዩ እንደገና አምጠናል የሚል ደግሞ መልስ በተግባር መስጠት ጀመሩ። በቃላቸው ተቀብለናል ብለው ቃል ገብተው ነበረ። ኋላ ግን ተራራው ተመልሶ ቦታው ሲሄድላቸው ቀስ በቀስ በተውራት ውስጥ የታዘዙትን ግዴታ ከመፈጸም ይልቁንስ መተውና ማመፅን እየመረጡ ሄዱ ማለት ነው። ወኡሽሪቡ ቢቁሉቢሂም ወለይጅላ ቢኩፍሪሂም፣ በክህደታቸው ሳቢያ ቀደም ሲል በአንድ ወቅት በወይፈን መልክ ሰርተውት የነበረውን ጣዖት ፍቅር በልቦናቸው ተጋቱ ይላል። እንግዲህ አንድ ወቅት ነቢዩላህ ሙሳ በሌሉበት ከራሳቸው ጌጣጌጥ በአንድ ሙናፊቅ አማካይነት የተዘጋጀላቸውን ወይፈን ሀዳ ኢላሁኩም ወኢላሁ ሙሳ እያሉ ሲገዙ ቆይተው ሙሳ መጥተው ስህተት መሆኑን ሲነግሯቸው ለጊዜው ቢጸጸቱም እንደገና የዛ ጦስና ፍቅር ከልባቸው አልወጣም ማለት ነው። በልባቸው ውስጥ ልክ መድኃኒት እንደተጋተ ሰው የዛ የወይፈኑ ፍቅርና ስሜት ተቀርጦባቸው ቀርቷል። ቁል ቢእሰ ማ የእሙሩኩም ቢሂ ኢማኑኩም፣ ታዲያ እናንተ አማኞች ነን እያላችሁ አሁን የተጠቀሱትን ሁሉ አስከፊ ድርጊቶች የምትፈጽሙ ከሆናችሁ እምነታችሁ የሚያዝባችሁ ነገር ምንኛ ከፋ። ሙእሚኖች ብትሆኑ ኑሮ ኢማን ይህን ነገር እንድታደርጉ መች ፈቅድላችሁ ነበረ። እናንተ ግን አማኞች ነን እያላችሁ ከአንድ አማኝ የማይጠበቅ አሳፋሪና አስከፊ ድርጊት ስትፈጽሙ ነው ሁልጊዜ የምትገኙትና የምትታዩት። በዚህ አካሄድ ኢማናችን ይህን ነገር እንድናረግ ፈቅዶልናል ወይም አዞናል እንደማለት ነው። እና ይህን አዟችሁ ከሆነ ደግሞ ይህንን የሚያዝ ኢማን ምን አይነት አስከፊ ኢማን ነው በላቸው። እንኩንቱም ሙእሚኒን፣ በቃላችሁ እንደምትሉት አማኞች ከሆናችሁ ይህ አይነት እምነት በጣም ዋጋ ቢስና አስከፊ እንደሆነ ነው ማለት ነው። قل إن كانت لكم الدار الآخرة عند الله خالصة من دون الناس فتمنوا الموت إن كنتم صادقين ولن يتمنوه أبدا بما قدمت أيديهم والله عليم بالظالمين ولتجدنهم أحرص الناس على حياة ومن الذين أشركوا يود أحدهم المعمر ألف سنة وما هو بمزحزحه من العذاب أن يعمر والله بصير بما يعملون قل إن كانت لكم الدار الآخرة عند الله خالصة من دون الناس لمعنوا أن أنت اندم التلوت يمجر رشاء عالم لأن أنت يقل تريد كتدرق إلا أجول يلا وهز بكرته بزي أبابا لأجوم ونطن يوشنا أرقد أن يوشك وانا أجو فتمنوا الموت اسفين قداء ودزاء ودمالكام الدل أجو فتنا أجو لمدرس موت انتمنوا بلا تأيك أجو ይህን ኩንቱም ሷዲቂን፣ ባነጋገራችሁ እርግጠኞችና እውነተኞች ከሆናችሁ ይላል። እንግዲህ የይሁዶች ሁልጊዜ ራሳቸውን ማጋነንና ሌላውን የህብረተሰብ ክፍል ማቋሸሽ የተለመደ ባህሪያቸው ሆኗል። እና ከዚህም በመነሳት በዚህ ዓለም ብቻ ሳይሆን በመጪው ዓለም ጀነት ራሷ የተዘጋጀችው ለእኛ ነው፣ በእኛ ስም ነው። እና እሷ ማንም ሰው ከኛ በስተቀር አይገባባትም በማለት ይናገሩ ነበረ ማለት ነው። እንግዲህ እንደዚህ አባባላችሁ ከሆነ የአላህ ብቸኛ ወዳጆችና ባለሟሎች እናንተ ከሆናችሁ ጀነትን በስማችሁና በእናንተ ምኞት የተዘጋጀች ከሆነች ወደዛ ወደ ጀነት ዓለም ቀድማችሁ ለመድረስ እስቲ ከዚህ ዓለም ያውጣን በሞት ይለየን ብላችሁ ተናገሩ በላቸው ነው የሚለው። አላህ ሲፈትዋቸው ነው ይህን የተናገራችሁ እንደሆነ እውነትም እንግዲህ ጀነት ለእናንተ ተዘጋጅታለች ማለት ነው። ይህንን ካልተናገራችሁ ግን ውሸታም መሆናችሁ ልትጋለጡ ነው። ምክንያቱም ጀነት የእሱ መሆኗን እርግጠኛ የሆነ ሰው ለዚች ለምድራዊ ህይወት አይጓጓም። እንደውም ወደ ጀነት ዓለም ቶሎ ለመድረስ ስለሚሻቅልና ስለሚጓጓ እዛ ፈጥኖ ለመሄድ ወደ ኋላ አይልምና ሞትን አይፈራም። አዳ አሁንም እናንተ ጀነት የእናንተ የግል ጥሪት ሁና የተዘጋጀች እስከሆነ ድረስ ሞት መፍራት የለባቸውም እና እስቲ ግደለን ብላቸው አንድ ቃል ተናገሩ ይላቸዋል ማለት ነው። ይህንን ሊናገሩ አልቻሉም። ምክንያቱም በተቃራኒው እነሱ ጀሃነም እንጂ ጀነት እንደማይጠብቃቸው ወዲያቸው ስለሚያውቁ ማለት ነው። ወለየተመነው አበደን ቢማ ቀደመት አይዲህም እጆቻቸው ቀደም ብለው ባፈሯቸው ወንጀል ሳቢያ ጀነት እንደማያገኙ ከልባቸው ስለሚያውቁ ይህንን አሁን የተጠየቁትን ምኞት በምንም አይነት አይመኙትም ይላል። ኢማናቸው እንግዲህ ከልባቸው ቢሆን ኑሮ ጀነት የኛ ናት ለማለት ይህን ለመናገር ምንም የሚፈሩ አይሆኑም ነበረ ማለት ነው። ላይ ብለው ነቢያቶች ሞት አይፈሩም ይባላል። የፈለገው ጊዜ ሞት ቢመጣ በደስታና በጸጋ ነው የሚቀበሉት። የሚጠብቃቸው ጀነት መሆኑ መቶ በመቶ ስለሚያምኑ ማለት ነው። እነዚህ ግን ውሸታሞች ከመሆናቸው የተነሳ አንድ ቃል እንኳ ይግደለን ብለው ሊናገሩ አልቻሉም። ይህንን እንደማይችሉ አላህ ስብሓነሁ ወተዓላ ስለሚያውቅ አንዴ ይህን ተናገሩ ብላችሁ ብጠይቋቸው ጭራሽ አይመኙም። የፈለገው ቢሆን አንድ ይሁዳ ልሙት ብሎ በቃሉ አያወጣትም እርግጠኛ ነኝ አላላ። የራሱን የሙዕጂዛት ቁርአን ነው። ገና ተመጠየቃቸው በፊት አቋማቸው ምን እንደሆነ ስለሚያውቅ ወለየተመነሁ አበደን እጃቸው ያስቀደመችውን መጥፎ ስራ ያቃሉና ይግደለን ብለው ሊናገሩ እንደማይችሉ ነው። ይህን የተናገሩ እንደሆነ እኔ ውሸተኛ ልሁን አለና አላህ ተሐዲ ያደረጋቸው አፋጠጣቸው። እንዳለውም እስካሁን ድረስ ማንም ይሁዳ ልሙት ብሎ ተመኝቶ አያውቅም ይባላል። ይሄ የሰው ቃል ቢሆን ኑሮ ቁርአንን ለማስተባበል እንኳ ከልባቸው ሳይሆን ከአንገት በላይ እንኳ ቢሆን ልሙት ብለው ሊናገሩ ይችሉ ነበር። እስካሁን ማንም ይሁዳ ልሙት ብሎ ሊናገር አይችልም ይባላል። ወላሁ አሊሙን ቢዝዛሊሚን እና እነዚህ ግፈኞችና በደለኞች የሆኑትን ባሮች አላህ የልባቸውን ጠንቅቆ የሚያጌታ ነውና ሞት ይምጣብን ብለው እንደማያምኑ እኔ አረጋግጥላቸዋለሁ ብሎ ተናገረ። እና ሱረቱል ጁሙአ ላይ እኛ የአላህ ወዳጆች ነን በማለት ራሳቸውን ሲያወድሱ እንግዳውማ የአላህ ወዳጆች ከሆናችሁ የጀነት ጨኞች ናችሁና እስቲ ሞት ተመኙ በላቸው ብሎ በተመሳሳይ መልክ ጠይቆ ነበረ። እዛ ላይ ታዲያ ወላ የተመነው ነው የሚለው አውሊያኡላህ ስላሉ ያላህ ወዳጆች ከሆናችሁ ሞት ተመኙ ብለህ ጠይቃቸው ሞት እንደማይመኙ ነው አለ። እዚህ ላይ ግን ጀነት የኛ ብቻ ናት ነው ያሉት። ያላህ ወዳጆች በሚለው ብቻ ሳይወሰኑ ጀነት በእኛ ስም ነው የተዘጋጀችው ከኛ ውጭ ለማንም ድርሻ የለውም ስላሉ ወላ ባለው ፈንታ ወለን አለ። ወለን የሚለው ነቢይ በጣም ጠንካራ ነፍ ነው። ለዘላለም የፈለገው ቢሆን ሞትን አይመኙም በማለት አረጋገጠባቸው። እንዳለውም ሆነ ማለት ነው። ወለተጅደነው ማህረሰ ናሲ አላ ሀያቲን እንኳን ይግደለን ብለው ሞትን ሊመኙ ቀርቶ በቃላቸው በስሜታቸው እንኳ ቢሆን በዚች ምድር ላይ ካሉት የሰው ዘሮች ሁሉ የበለጠ በህይወታቸው የሚፈሩና የሚጓጉ ለህይወት የሚሳሳ ሰው ካለ እነሱም በአንደኛ ደረጃ ታገኛቸዋለህ ይላል። እንኳን ከሰው ሁሉ የበለጠ ሞትን ደፍረው ይግደለን ሊሉ ቀርተው ሞት የሚፈራ ሰው በዚች ምድር ላይ ካለ እነሱ ናቸው የመጀመሪያዎቹ ፈሪዎች ነው የሚለው። ወሚነ ለዚነ አሽረኩ እንኳን እምነት አለን ከሚሉት ቀርቶ ከሙሽሪኮቹ ከጣዖታውያኖቹ እንኳ የበለጠ ሞቱን ይፈሩታል ይላል። እንግዲህ ሙሽሪኩል አረብ ከሞት በኋላ መነሳት ስለማያምኑ መን የህይል ዒዛመ ወየረሚም እንደሚሉት ሞትን ይፈራሉ እነሱ ከማንኛውም ሰይድስ። ለምን ህይወታችን ይቺ ናት ዛሬ ያለንባት ናት ከዚህ ካለፍን በቃ በስብሰን ተረስተን ነው የምንቀረው ስለሚሉ ሌላ ተስፋ የላቸውምና ሞትን ይፈራሉ ሙሽሪኮቹ። ከመሆኑም ጋራ እንደ የሁዶቹ አይፈሩም። የሁዶቹ ናቸው ከሙሽሪክ የበለጠ የሚፈሩት ነው የሚለው። እንግዲህ የሁዶቹ ከሞት በኋላ መነሳትን ያምኑ ነበረ። ከመሆኑም ጋራ ግን የሰሩት ስራ ደባ ተንኮላቸው ወንጀላቸው ከባድ መሆኑን ስለሚያውቁት እነሱ ጀሃነም እንጂ ጀነት እንደማያገኙ ሆዳቸው በማወቁ ሞትን አጥብቀው ይፈራሉ። ሙሽሪኮቹ ግን አንነሳም ስለሚሉ ጀነትም ጀሃነምም የለም ነው የሚሉት። ሁለቱም ስለሌለ በሞት ላይ ያለው ፍርሃታቸው መለስተኛ ነው በእነዚህኞቹ አቋያ ሲገመገም ማለት ነው። የወዱ አሃዱም ከነዚህ ከይሁዶቹ ማንኛውም ሰው ይመኛል ለዩአምሩ አልፈ ሰነቲን ሺህ ዓመት ያህል እድሜው ቢራዘምለት ይላል። እና እንግዲህ አይሆንም እንጂ ቢሆን ቢያንስ ሺህ ዓመት እንኳ እድሜ ባገኘሁኝ እያለ ይመኛል እያንዳንዱ ይሁዳ ማለት ነው። ወማ ሆ ቢሙዘህዜ ምን ልአዛብ አንዩአምር የፈለገውን ያህል ረጅም እድሜ ቢቆይም ያ የረጅም እድሜው ከቅጣት የማያድነውና የማያረቀው ሁኖ እያለ ከመሆኑም ጋራ ሺህ ዓመት እድሜ ብሰጠው ይመኛል ይላል። ወላህ በሲሩን ቢማ ያዕመሉን እና እነዚህ ይሁዶች የሚሰሩት ነገር ጌታ በጥልቅ የሚመለከትና የሚታዘብ የሆነ መሆኑን ረስተዋል። ይህም ቢያውቁ ኑሮ ግን ሺህ ዓመት እድሜ ማገኘት ከጀሃነም እስካላዳነ ድረስ ምንም ትርጉም የለውም። የቆየውን ያህል ቆይቶ በመጨረሻ ጀሃነም ከሆነ የሚጠብቀው ሺህ ዓመትም 2000 3000 መቆየት ዝሮ ዝሮ ዋጋ ቢስ እንደሆነ በተገነዘቡ ነበር ማለት ነው። ومن كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين. من كان عدوا لله وملائكته ورسله وجبريل وميكال فإن الله عدو للكافرين. ولقد أنزلنا إليك آيات بينات وما يكفر بها إلا الفاسقون. أو كلما عاهدوا عهدا نبذه فريق منهم بل أكثرهم لا يؤمنون. ولما جاءهم رسول من عند الله مصدق لما معهم نبذ فريق من الذين أوتوا الكتاب كتاب الله وراء ظهورهم كأنهم لا يعلمون. ولمن كان عدوا لجبريل لتمان جبريل تتارار الناس لا تيهون سو فليمت غيظها بكتش يموت وإن راسو اندا يعدون من مريا اندك هذا اكوترال بلاشه إلى فإنه نزله على قلبك إن الصوت عندهم وددهم بل ابونا حسيين الممرياء يورد الله إرسو مهنون نارك أكت أهلن بإذن الله بيته وبع الله فكاد مصدقا لما بين يديه كبس فتو يوردت الكتبوش إن تورات إن إنجل النزور يمي أرك أكت سيهون بل ابونا حسي قرآن اندي وردنا اندي سفر يادرق إرسونا ونا ينم يميك أوم كهلا بكتشتو يموت انجل ጅብሪል የወሂ ባለሟል ከመሆን የሚወገድበት ምክንያት የለም ብላቸው ይላል። ወውደን እንዶም ደግሞ ይሄንን መመሪያ ለአንተና ለተከታዮች ሁለንተናዊ መመሪያ አድርገን በሱ አማካይነት ነው እንዲወርድ ያደረግነው። ወቡሽራ ለተቀበሉትና ላመኑበት ደግሞ ለሙእሚኒን ለአማኞቹ ማብሰሪያ የሁለት ሀገር ጸጋና ዲል የሚያገኙበት ምክንያት መሆኑን የሚያረጋግጥ አድርጎ በልቦና ውስጥ አስርጦ ያስተላለፈውና ያስተማረ እሱ ነውና ይህን የሚጠሉ ካሉ በቁጭታቸው ይሙቱ ወይም ደግሞ እርሱን ብቻ ሳይሆን የካዱት ቀደም ሲል በእነሱ ዘንዳ የነበረውን ኩቱብም ጭምር እንደ ካዱ ይቆጠር ይላል። ይህን ያለበት ምክንያቱ ምንድን ነው? ከለታት አንድ ቀን የሁዶቹ መጡና ነቢያችን ደህ አለ ስላት ወሰላም ለመሆኑ አንድ ነቢይ በሚላክበት ጊዜ ከጌታ ዘንዳ ወህይ የሚያስተላልፍለት ደንበኛ መላእክት እንደሚኖረው እናቃለን። ከመላእክቶቹ መካከለ ላንተ የሚመጣልህ ማንኛው ነው ብለው ጠየቋቸው ይባላል። እና ማንኛው ነው ትሉኛላችሁ እንዴ? ይሄን ምታቁ ከሆነናችሁ ጅብሪል ነው። ጅብሪል ወጥሮም ለሌሎች ነብዮች ወርደ ነበር እርሱ ነው ለኔም እርሱ ነው የሚመጣልኝ ይላሉ። አይስ ከሆነ አንቀበልህም አሉ። እንዴት ይሏቸው? ጅብሪልማ ሁልጊዜ ችግር ጦርነት አደጋ ነው የሚያመጣው። ሚካኤል ቢሆን ኖሮ የሚያመጣልህ ደንበኛ እንቀበለ ነበር። ምክንያቱም ሚካኤል ዝናብ ያስተላልፋል፣ የተለያየ ጸጋዎችን ጥሩ ነገሮችን ያሰራጫል፣ ኸይር ነው ይዞ የሚመጣው። በጅብሪል በኩል የመጣው አውዳሚ እንጂ ጠቃሚ ሊሆን አይችልምና አንቀበለህም አሏቸው ማለት ነው። ይሄን ሲሉ እንግዲህ ጅብሪልን ወነጀሉት ማለት ነው። በላ እንጂ ኸይር ይዞ እንደማይመጣ አድርገው ተናገሩ። ይሄን በሚሉበት ጊዜ አላህ Subhanahu Wa Ta'ala ጅብሪልን እንደዚህ የሚጠራና የሚቃወም ሰው ካለ ከናንተ መካከል በቁጭቱ ይሙት፣ ለናንተ ጥላቻ ብዬ ጅብሪልን ተወህይ ስልጣን አላስወግደውምና አልቀይረውም ማለት ነው። ወይም በሌላ በኩል በራሳችሁ ኪታብም እንደካዳችሁ ይቆጠር፣ ተውራትም በጅብሪል አማካይነት የወረደ መሆኑ እየታወቀ እናንተ ግን በጅብሪል በኩል የመጣውን አንቀበልም ስትሉ ተውራትንም አንቀበልም እንደማለት ነው። ምክንያቱም ለወህይ ለማንኛውም ነብይ ከጅብሪል በስተቀር ማንም ዋቂጧ የሆነ የለምና ለወደፊትም ሊኖር አይችልም። ይህን ካላችሁ ጅብሪልን በመቃወማችሁ ሰበብ ተውራትን ራሱን እንደካዳችሁ እንጂልንም እንደካዳችሁ ይቆጠራል። ምክንያቱም ሁሉም ኩቱቦች በእሱ አማካይነት ነውና የመጡት በማለት ነገራቸው ማለት ነው። من كان عدوا لله لا الله طلعت يوانا بلاچو وملائكتي እንዲሁም ለመላእክቶቹ ወሩሱሊ ለነብያቶችም እንደዚሁ ተጣራሪ የሚሆን ወጅብሪል ከመላእክቶቹ መካከል በተለይም ለጅብሪል ጥላት ነኝ የሚል ሰው ካለ ወሚካል ለሚካኤልም እንደዚሁ ሚካኤልም ሚካኤልም ይባላል ሁለት አይነት አጠራር ስላለ ነው ማለት ነው። እና እነዚህ ሩአታውል መላእክት አቻውና ከመላእክቶች መካከል በተለይ ጅብሪልንና ሚካኤልን የሚተናቆል ካለ ፈኢነላህ አድውል ለልካፊሪን ለእንዲህ አይነቶቹ ተተናኳዎች አላህ ሱብሃነሁ ወተዓላ በጣም አጥብቆ የሚቃወማቸውና የሚጠላቸው መሆኑን ያረጋግጣል። በዚህ ማድራጎታቸው ስለከፈሩ ለእንዲህ አይነቶቹ ካፊሮች አላቸው ማለት ነው። ጅብሪልን አንቀበልም በጅብሪል በኩል የመጣውን ስላሉ ብቻ ይከፍራሉ ሌላውን እንኳን ሁሉ ቢቀበሉ ማለት ነው። እና እንግዲህ እነሱ የተቃወሙት የጅብሪልን የወህይ መወከል መሆን ነበረ። አሁን ግን እሱ ሚካኤልን ጨመረላቸው እዚህ ማለት ነው። ሚካኤልን እንዳውም እነሱ በሱ በኩል ይመጣ ኖሮ እንቀበለው ነበረ ነው ያሉ። እንዲህ በማለት ታዲያ ሊገልጽበት የቻለው ጅብሪልና ሚካኤል እንደ አንድ አካል መሆናቸውን ለማሳየት ነው። ጅብሪልን የተቃወመ ሚካኤልን ተቀበልኩ ቢል እንደ መቀበል አይቆጠርም። ሚካኤልንም የተቃወመ ጅብሪልን እቀበላለሁ ቢል አይቀበልም። ሁለቱም መላእክቶች በአላህ ዘንዳ ታማኞችና ባለሟሎች ናቸው። አንዱ ወንጅሎ አንዱን ወደዋለሁ ማለት ተቀባይነት የለውም። ሚካኤልም የጅብሪልን ጥላት አይፈልግም ጅብሪልም የሚካኤልን ጥላት አይቀበልምና ሁለቱንም እንደካዱ ይቆጠራል ማለት ነው። ምክንያቱም የአላህ መላእክቶች ተግባራቸው ተመሳሳይ ነው። ለአስነላህ ማአመረው ወፋሉ ማአመሩም ነው እና የተባለው እንደሰው አንዱን ወዶ አንዱን ጠልቶ የሚወሰድ ነገር አይደለም። ሁላቸውም አቋማቸውም ተግባራቸውም ባህሪያቸውም ተመሳሳይ ስለሆነ አንዱን መላእክት የካደ ለሌላው ወዳጅ ሊሆን አይችልምና በዚህ መልኩ የሚቃወሙ አላህም ሱብሃነሁ ወተዓላ አጥብቆ የሚቃወማቸው መሆኑን ያረጋግጥባቸዋል ነው የሚለው። ولقد انزلنا اليك ايات بينات والله بارجت ودانت قلت يونو አንቀጦቻችንን አውርደናል። እነሱ እንግዲህ በማንም መጣ በማን ይቀበሉ ማይቀበሉ እኔ ግን የማያጠራጥርና የማያወላዳ የሆነ ግልጽ አያት ወይም አንቀጦች ማውረደን አላቋርጥም ካሁን ቀደም ማውርጃለሁ ወደፊትም ይከተላል ማለት ነው። ወማይፍሩ ቢያ በእነዚህ እኔ በማወርዳቸው አንቀጦች የሚክድ አይኖርም ኢላል ፋሲቁን ከአላህ ፍቃድ የራቁና ያፈነገጡ አመፀኞች ካልሆኑ በስተቀር ይላል። እንግዲህ በእኔ በኩል ወህዩ መወረዱ ጅብሪል የኔ ታማኝ ባለሟል መሆኑ ይህ የሚያጠራጥርና የሚያከራክር ጉዳይ አይደለም። እነዚህን የሚመጡትን መመሪያዎች ግን የማይቀበሉና የማይከተሉ ከሃዲዎችና አመፀኞች ከመሆን እንደማይድኑ ነው ማለት ነው። አወኩለማ አህዱ አደን ነበደው ፈሪቁ ምንሁም ለመሆኑ ከነዚህ ከአህል ኪታቦች ወይም ከእስራኤላውያን ማንኛውም ቃል ኪዳን በእነሱ ላይ ተጣለባቸውና አደራ ከተባሉ በኋላ ባሰኛቸው ቁጥር ከነሱ የተለያዩ ቡድኖች የአላህን ቃል ኪዳን እንዱ ዝም ብለው እንዳሮጌ ቃ ይወረውሩታል ማለት ነው። ይህን ያለበት ምክንያቱ እንግዲህ ቀደም ሲል በወረዱት ክትቦችና በተላኩት ነቢዮች ወደፊት ማጠቃለያ ታላቅ ነቢይ ልካለሁኝ ታላቅ ኪታብም አወርዳለሁኝ ያ በሚመጣ ጊዜ ነቢዩንም እንድትቀበሉና እንድትከታተሉት ኪታቡንም እንድትጠቀሙበት ብዬ ቃል አስገብቻቸው ነበረ። ታዲያ ያንን የመሰለ ቃል ኪዳን አስገብቻቸው እንደገና አሁን በመቀኝነት ተነሳስተው ያን ቃል ኪዳን ይወረወሩት ጣሉት ማለት ነው ይላል። በላክተሩሁም ላይ ዩሚኑን በእውነቱ እንዲህ አይነት እንግዲህ ስንኩል አስተሳሰብ ያላቸው እስራኤላውያን ምንጊዜም ለማመን ፍላጎት እንደማይኖራቸው ነው። ምክንያቱም ክደታቸው ሁን ብሎ አውቆ በደባና በተንኮል የተመሰረተ ነውና ማለት ነው። ወለማ ጃአሁም ረሱሉ ምን እንዲላህ ሙሰድቁ ሊማማሁም እና ቀደም ሲል አላህ ሱብሃነሁ ወተዓላ በተደጋጋሚ የመጨረሻውን ነቢይና ኪታብ እንድትቀበሉ ብሎ አደራ አስተላልፎላቸው እያለ በትንቢው መሰረት ከአላህ የሆነው መልእክተኛ እነሱ ጋራ የቆየውን ኪታብ የሚያረጋግጥ ሆኖ ሲመጣላቸው ጊዜ ተውራትም ያው በወቅቱ ከአላህ ነው የተወረደውና የተላከው እያለ እየመሰከረና እያረጋገጠ ሲመጣ ነበደ ፈሪቁ ምን الذين اوتوا الكتاب ያንኑ የመጀመሪያውን ኪታብ ተሰጥተናል የሚሉት ወገኖች በከፊልም ቢሆን አብዛኛዎቹ ወረወሩት ኪታብ አላህ የአላህን ኪታብ ወራ ዙሪም ከጀርባቸው ወደ ኋላ ይላል። እና እንግዲህ ተውራት በትንቢ መልክ የመጨረሻው ነብይ እንደሚመጣ ደጋግሞ ነግሮና አረጋግጦላቸው እያለ ይሄ ይመጣል የተባለው ነብይ ደግሞ በተግባር ስንት መልክ አሟልቶ በሚመጣበት ጊዜ ይሄ አይደለም ይመጣል ተብሎ የተነገረለት በሚሉ ጊዜ ተውራትን ራሱ ብድግ አድርጎ ወደ ኋላ አቁማማ ውስጥ እንደመጨመር ይቆጠራል ማለት ነው። እርግጥ ወረቀቱን አልወረወሩትም ግን ውስጡ ያስተላለፈውን መልእክት ይሄ አይደለም ይመጣል የተባለው ሲሩ እንደ ተውራትን ተጥቅም ውስጥ እንደማድረግና ወደ ጀርባ እንደ ሰባራቃ እንደ መወርወር ይቆጠራል ማለት ነው። ካንነው ላይ ዓለሙን እና በተውራት ውስጥ የተነገሩና የተዘገቡትን ቁም ነገሮች ልክ እንደማያቁና እንዳልተረዱ ሆነው ያአላህን ኪታብ አይናቸው ያየ ወደ ኋላ ወረወሩትና ዋጋ ቢታደረጉት ስለዚህ ቁርአንን ተመካዳቸው በፊት ተውራትን ክደዋል። واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر وما أنزل على الملكين ببابل هاروت وماروت وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه وما هم بضارين به من أحد إلا بإذن الله ويتعلمون ما يضرهم ولا ينفعهم ولقد علموا لمن اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون ولو أنهم آمنوا واتقوا لمثوبة من عند الله خير لو كانوا يعلمون واتبعوا ما تتلو الشياطين على ملك سليمان هذا النزل على الكتاب واجتبي وج وإن إسرائيل أويان يا الله إن كتاب توراتا እንዲሁም በተጨማሪ ቁርአንን ወደ ጎን ወደ ኋላ ከወረወሩና አራሙቻ ተጫኑባቸው በኋላ በእነሱ ፈንታ ምን ተከተሉ መሰላችሁ? ማተቱል ሸያጢኑ አላ ሙልኪ ሱለይማን በነብዩላህ ሱለይማን ክፍለ ዘመን ሸይጣኖች ያነቡት የነበረውን የሲህር መጽሐፍ ማንበብ ተያያዙ ይላል። እና እንግዲህ አንድ ሰው አንድን መመሪያ ጥሎ ሌላ መመሪያ በሚተካበት ጊዜ ቀደም ሲል ከነበረው የተሻለ መሆን ነበረበት። እነሱ ግን ወደ ኋላ እንደገና ሄዱና የረህማንን መመሪያ ተተው የሸይጣንን መመሪያ ማንበብ ተያያዙ ነው የሚለው። እና ነብዩላህ ሱለይማን እንግዲህ በነበሩበት ክፍለ ዘመን ሳህሮች በጣም በዝተውና ተጠናክረው ነበር ይባላል። እና ሸይጣኖች ነብዩላህ ሱለይማን ኃይለኛ ስልጣን ስለነበራቸው የሰው ልጆችን ሁሉ መስመር ሊያፊዙባቸው ጅኖችንም ጭምር ስለቃጡ እነሱም ያለ የሌለ ኃይላቸውን አስተባብረው ሰዎችን ወደ ባጢል ለመውሰድ ያደረጉት ጥረት በሲህር በኩል ነበር በጣም ከፍተኛ አመርታ ያታየው ማለት ነው። እና ሰዎችን ሲህር ያስተማሩ በሲህር ሁሉ ነገር እንደሚሳካ እየመከሩና እየነገሩ ያወናብሏቸው ነበር። ሱለይማንም እንደዛ ሰውንም ጅንንም አዋፍንም አውሬንም ጠጥ አድርጎ ሊገዛ የቻለው ምስጢራዊ የሆነ የሲህር ሙያ ስለሚያውቅ ነው። እናንተም እንደሱ ሲህር ብታውቁ ኑሮ እንደሱ አይነት ኃይለኛ ስልጣን ልትይዙ ትችላላችሁ እያሉ ሰዎችን ያወናብዱ ነበር ሸያጢኖቹ በጃሃዲ ማለት ነው። እና ይሄ ነገር እውነት መስላቸውና ሱለይማን ህዝብን የሚመሩት በተውራት ነበር። ግን በተውራት ይመስላችኋል እንጂ እሱ ግን ውስጡን በሲህር ነው ሁሉ ነገር እንደይጠጥረጥ አርጎ ሊገዛው የቻለው እያሉ ሲመክሯቸው በተለይታቸው ካለፉ በኋላ እንደ ሱለይማን ያለ ደረጃ ለማገኘት ሁሉም ሰው ያው ሲህርን ነበር የተያዘው ማለት ነው ተውራትን ወደ ጎን ተቶ። ወማ ከፈረ ሱለይማን በዚህ አስተሳሰባቸውና አነጋገራቸው ደግሞ ነብዩላህ ሱለይማንም ሲህር በማንበብ እንደከፈሩ ይናገሩላቸው ነበር ማለት ነው። እሱ ያላህ ነብይ ነኝ ይላል እንጂ ባንዲ በኩል የሃይማኖት መሪ ነኝ ይላል ተውራትን አውቃለሁ ይላል እንጂ ውሸቱን ነው ሟርተኛና ካፊር ነበር ይሏቸው ነበር ማለት ነው። እና ሱለይማን ደግሞ እነሱ እንደሚሉት ሲህር በማንበብ አልከፈረም። እርግጥ ሲህርን ማነብና በሲህር ተንኮል የሚውል ሰው ካፊር ነው። ግን ሱለይማን ይህንን ስላላደረገ ካፊር አልነበረም አላላ ነቢዩላህ ሱለይማንን አጠዳቸው ማለት ነው። ይህን ያሉበት ምክንያት ደግሞ ነቢዩ መሐመድ እንግዲህ አለይሂ ሰላቱ ወሰላም ታላላቅ ነቢዮችን እያነሱ ሲያስተዋውቁና ታሪካቸውን ሲያስተምሩ ከነዛ መካከል ሱለይማንንም ጠቀሷቸው። አጀበል ሊሙሐመድን አለ የዝግጅት ሌሎችን ሁሉ የነ ኢብራሂምን የነ ኢስሐቅን የነ ያዕቆብን ሲስማሙ መጡና ወደ ሱለይማን በሚደርሱበት ጊዜ ይኸውላችሁ ይሄ ጉደኛ የሳህር የነበረ ንጉስ ሱለይማን ደግሞ ነብይ ነው ማለት ጀመረ። ሱለይማን አምባገነን ባለ ስልጣን እንደገና ሳህርና ተንኮለኛ ነበር እንጂ እንዴት ከነብዮች ጋር አስን ተደምረዋለህ በማለት ተቃወሟቸው ማለት ነው። ወዳቸው ያወቀ ማለት ነው። የዚህ ጊዜ አላህ ሱብሃነሁ ወተዓላ ሱለይማን ካፊር አልነበረም ሳህርም አልነበረም። ሳህር ነው ካፊር ነው የሚል ስም ልትለጥፉበት የሞከራችሁት እናንተ ናችሁ እንጂ በሰይጣኖች መመሪያ ሂዳችሁ፣ አለበለዚያ ሱለይማን ከታላላቆቹ ነብይና ከትክክለኞቹ የተውራት አስተማሪ ነው በማለት መልስ ሰጣቸው ማለት ነው። ወላኪነ ሸያጢነ ከፈሩ ግን ለእናንተ ሲሄድ ያስተምሯችሁና ተውራት እንደማያገለግል እንዲትጥሩ ይገፋፋችሁ የነበሩ ሸይጣኖች እርግጥም ካፍሮች ናቸው፣ እነሱ ወትሮም ካፍሮች ናቸው። አሁንም ደግሞ ይህንን አይነት ተንኮል ለእናንተ በማስተማርና በመመረዛቸው የበለጠ ኩፍራቸው ተጠናክሯል እንጂ ሱለይማንስ በጭራሽ ካፊር አልነበረም ረሱለን ከሪም እንጂ አላላ። ዋአሊሙነ ናሰ ሲህረ እነዚህ ሸያጢኖች ግን ሰዎችን እየሰበሰቡ ሲህርን ያስተምሩ በመሆናቸው በኩፍራቸው ላይ ኩፍር ጨምረዋል። ወማ ኡንዚላ አለል መለከይን ቢባቢል ሃሩተ ወማሩት ባቢል በምትባል አካባቢ በኢራቅ አገር ኩፋ በምትባል ከተማ ባቢል የምትባል ቀበሌ ነበረች። በዛች አገር ነበር እንግዲህ ብዙ ሸያጢኖች ሰዎችን ሲህር በማስተማር የታወቁት ይባላል። እና ሃሩትና ማሩት የሚባሉ መላእክቶች ደግሞ በተጨማሪ በዛው ክልል አላህ ሱብሃነሁ ወተዓላ አወረዳቸውና የሲህርን ምንነት ለሰው ልጆች እንዲያስረዱ አዘዛቸው ይባላል። እና በነዛ በመላእክቶች በኩል የመጣውን ሲህር እንደገና በሸይጣኖቹ ደግሞ ይተላለፍ የነበረውን ሲህር ደምራችሁና ጨማምራችሁ እናንተና ሸያጢኖቻችሁ ናችሁ እንጂ የከፈራችሁት ሱለይማንስ በምንም አይነት ሲህር በማንበብ ካፊር አልነበረም ማለት። ወማ ዩአሊማኒ ሚን አሐዲን እነዛ ሃሩትና ማሩት የተባሉ መላእክቶች ደግሞ ያንን ሲህር ለማንም ሰው አያስተምሩትም ነበር ሐታ የቁላ እስከሚሉ ድረስ በማስጠንቀቅ ኢነማ ነህኑ ፊትና እኛ ለፈተና ነው የተላክነውና ወደዚህ ቦታ የመጣ ነው በመሆኑም ፈላተፎር እኛ የምንነግርህን የሲህር ሙያ ይጠቅማልና ያገለግላል ብለህ በመቀበልና ስራ ላይ በማዋል ኩፍር ውስጥ እንዲያትገባ ተጠንቀቅ አንተ ሰውዬ ይላል። እንግዲህ አስተምሩ ይብሎ ሲሄድላቸው ሰው እኛ ማስተማሩን ከፈለክ እናስተምርሃለን፣ ግን ይሄ ነገር ፋይድ የለውም ብናስተምርህና በሱ እጠቀማለሁ ይብትል ኩፍር ነው የምታተርፈውና ኩፍር ውስጥ እንዲያትገባ እናስጠነቅቀሃለን በማለት ምክር ይሰጡታል ማለት ነው። ማስጠንቀቂያ ያ የሚያስተምሩት ነገር ጎጅ እንጂ ጠቃሚ እንዳልሆነ ይነግሩታል እና ይገልጹለታል ማለት ነው። ፈላ ተክፍር ይህን ሲህር በማንበብ አትክፈር እያሉት እምቢ ብሎ አስተምሩኝ የሚል ካለ ያስተምሩታል ማለት ነው። ፈየተአለሙነ ሚንሁማ ማ ዩፈሪቁነ ቢሂ በይነ ልመርኢ ወዘውጅሂ ታዲያ መላይኮቹ እያስጠነቀቋቸው እምቢ ብለው እነዚህ የሁዶቹ በሰውየውና በውድ ባለቤቱ መካከል የሚነጣጥሉበትና ትዳር የሚያፈርሱበትን ተንኮልና ደባ ይማሩ ነበረ ይላል። ለምሳሌ ማለት ነው እንግዲህ በባልና በሚስት መካከል ያለውን ፍቅር ያጠፉና እንደገና ትዳሩን የሚመነሽና የሚመነቃቅር ረብሻ ውስጥ ጨምሯቸዋል ማለት ነው። በተመሳሳይ መልኩም እንግዲህ በእናትና በአባት በልጅና በወላጅ በወንድምና በወንድም በህታማች መካከል የሚያበጣብጥ ነገር ይፈጥራሉ በዛ በሲህር ማለት ነው። ወማ ሁም ቢባሪነ ቢሂ ሚን አሐዲን ኢላ ቢኢዝኒላህ ይህንንም ስል ደግሞ አላህ ካላዘዘ ካልፈቀደ በስተቀር እነሱ በገዛ ኃይላቸው ማንንም የሚጎዱ አልነበሩም በሲህር ይላል። ሲህርን እንግዲህ ሰውን ለማጣላትና የተለያዩ ጉዳቶችን ለማድረስ አላህ ስብሓነሁ ወተዓላ እንደ ሰበብ አድርጎት ነው እንጂ እነሱ የሚጎዱበት አለበለዚያ አላህ እንዲጎዳ ካላዘዘ ካልፈቀደ በስተቀር እነሱ ሲህር ስላደረጉ ብቻ ማንንም የሚጎዱ አይደሉም። ይህን ያለበት ምክንያቱ ሲህር ከቀደር በላይ እንዳይመስል ማለት ነው። እና አንድ ሰው ሲህር ከተደረገበት አላህ ቢሻም ባይሻም መጎዳቱ አይቀርም እንዳይባል ያ አላህ ከሻ ነው የሚጎዳው፣ አለበለዚያ አላህ ካልሻ ሲህር ቢደረግም ሊመክን ይችላል። ግን አላህ እንደ ሰበብ አድርጎ በሱ የሚጎዳው ሰው ይኖራልና ይህንን አጋጣሚ በመጠቀም ሸያጢኖች እና እነዛ መላእክቶቹ የሚያስተምሩትን ሲህር እነሱ ለቤተሰብና ለባልና ለሚስት ማበጣበጫ መሳሪያ አደረጉት ይላል። ወየተአለሙነ ማ የዱሩሁም ወላ የንፈዑሁም እና እነዚህ የሁዶች ይህንን ጉዳት እንጂ ጥቅም ሊሰጣቸው የማይችልን የሲህር ሙያ አጥብቀው መማር ተያያዙት ይላል። እና ቢጎዳም ግድ የለም እኛ ጥላቶቻችንን ልንጎዳበት እንፈልጋለንና አስተምሩን በማለት እነሱን ሊጎዳቸው እንጂ ምንም አይነት ጥቅም ሊያመጣላቸው የማይችለውን ፋይዳ ቢስ ሙያ ተያያዙት በተውራት ፈንታ ሌት ቀን እሱን ማንበብ ሆነ ስራቸው ማለት ነው። ወለቀድ አሊሙ ለመን ይሽተራው ይህንን የሲህር ሙያ ለመረጠውና ከአላህ ኪታብ ላስቀደመው ሰው ማለሁ ፊል አኺረቲ ሚን ኸላቂን በመጪው ዓለም ምንም አይነት መልካም ዕድል ድርሻ የጀነት ዕድል የሌለው መሆኑን ከልባቸው እያወቁ ቢሆንም ጀነትንም ብናጣ ይቅርብን እንጂ ሲህሩን አንተውም በማለት መረጡት ማለት ነው። ወለቢሰ ማ ሸረው ቢሂ አንፉሰሁም ለው ካኑ ያለሙን ያውቁና ቢገባቸው ኑሮ ነፍሳቸውን የሸጡና የለወጡበት ነገር ምንኛ የከፋና አጸያፊ ሆነ ይላል። እና እንግዲህ እነሱ ተውራትን ተምራችሁና አንብባችሁ በሱ ብትመሩ ለጀነት ትበቃላችሁ ተብለው እያሉ ግን ሲሄርን ከተማራችሁ አኽራችሁም ዱንያችሁም ይጠፋል ጉዳት እንጂ ጥቅም አታገኙም ተብሎ ተገልጦላቸውና ይህንን አውቀው ተረድተው እያሉ የፈለገው ኪሳራ ይምጣ እንጂ ተውራትን አንፈልግም ግን ይህንን ሲሄርን እነዛ ሸያጢኖች ባስተማሯቸው መሰረት እምነት ስላደረባቸው እሱ አላህ አይጠቅምም ቢልም እንኳ ይጠቅመናል የፈለገው የአኸራ ጸጋ ይቅርብን እንጂ እሱ ይብስብናልና ይሻለናል በማለት መረጡት ነው የሚለው። ወለው አነሁም አመኑ እነሱ ግን በአላህና በኩቱቦቹ በሩስሎቹ እንደሚፈለግባቸው ቢያምኑ ኑሮ ወጠቀው አላህ ተከለከለው መጥፎ ነገር ቢርቁና ቢጠነቀቁ ኑሮ ለኡሲቡ ተዋበን ጀዚላ ታላቅና ድርብርብ የሆነ ምንዳ ይመነዱ ነበረ ለመቱበቱ ምን ዕንዲላህ ከአላህ የሆነ መልካም ምንዳና ጸጋ ኸይሩን በዚህ በሴረ ተምረው ከሚያገኙት ጥቅም በእጅጉ የላቀና የበለጠ ነበረ ለው ካኑ ያለሙን ይህንን ታዲያ ቢያውቁ ኑሮ ነበረ ሊመርጡትና ሊሰሩት የሚችሉት እነሱ ግን ባለማወቃቸው ጠቃሚውን ነገር ወሩረው ጎጁን ነገር አስቀደሙና መረጡ ለኪሳራ ተጋለጡ ይላል። يا ايها الذين امنوا لا تقولوا راعنا وقولوا انظرنا واسمعوا وللكافرين عذاب اليم ما يود الذين كفروا من اهل الكتاب ولا المشركين ان ينزل عليكم من خير من ربكم والله يختص برحمته من يشاء والله ذو الفضل العظيم يا ايها الذين امنوا ان انت بالله انا برسول بكتبوچو يامناچو وجنوچ وي لا تقولوا راعنا ጥላቶቻችሁን በመከተል ራዒና የሚለውን ቃል አትናገሩ ይላል። ወቁሉ እንዙርና በዚህ ቃል ፈንታ ለመናገር የፈለጋችሁ እንደሆነ እንዙርና በሚለው ተኩል ወስማሁ እኔ ጌታችሁ የምነግራችሁንና የምመክራችሁን ስሙ ወሊልካፊሪን አዛቡን አሊም እና ይህን ራዒና የሚለውን ቋንቋ እየተጠቀሙ ነቢዩን የሚዘልፉ ለሆኑት ከሃዲዎች ደግሞ አላህ እጅግ አሳማሚ የሆነ ቅጣት አዘጋጅቶላቸዋል ይላል። እና እንግዲህ እነዚህ የሁዶች በአገኙት አጋጣሚ ሁሉ ነቢዩንና ዲኑን ለመዝለፍና ለመንቀፍ ወደ ኋላ ባለማለታቸው ራዒና የምትል ቋንቋ ለነቢዩ መስደቢያና መዝለፊያ አድርገዋል ማለት ነው። ይቺ ቋንቋ ደግሞ ሁለት አይነት ትርጓሜ ትላላት። ሙእሚኖቹም በየዋህነት እነሱ ሲናገሩ በበኩላቸው እነዚህኞቹም ይናገሩ ነበረ። ያንን ነገር አትናገሩ ተብለው የሁዶቹ ቢከለከሉ እናንተ ስትናገሩ የለም እንዴ? ደግሞ ብላችሁ በቋንቋ ማዕቀብ ልትጥሉብን ነው እንዴ? ለማለት ፈለጉ ማለት ነው። የግዚያ አስቀድሞ ሙእሚኖችን መከልከል አስፈላጊ ሆነና ራዒና የምትለውን ቃል አትናገሩ፣ ለጥላቶቻችሁ ነብዩን የሚተድቡበት በር እየከፈታችሁ ስለሆነ ይሄን ቃል ከዛሬ ጀምራችሁ እንዳትጠቀሙ፣ በሱ ፈንታ ከፈለጋችሁ እንዙርና የሚለውን ቃል ተኩበት ብሎ መከራቸው ማለት ነው። እና እንግዲህ በየሁዶቹ ስሜትና ቋንቋ ራዒና ማለት ተፊሁን አንደ ማለት ነው፣ ሞኛችን ቂሉ እንደ ማለት ነው። በሌላ በኩል ግን በአረቦቹ በኩል ራዒና ማለት እንዙርና ጠብቀን እስቲ ፋታ ስጠኝ ቀስበል ለማለት ነበር የሚጠቀሙበት ማለት ነው። ሁለቱንም ትርጉም ያውቁታል የሁዶቹ። አረቦቹና ሰሃቦቹ ግን የኛውን እንዙርና የሚለውን ትርጓሜ ብቻ አስበው ነው የሚናገሩት ማለት ነው። ታዲያ እየመጡ ራዒና ይሏቸዋል ነብዩን የሁዶቹ። በአይናቸው እየተጠቃቀሱ ይስቃሉ። ምን ማለታቸው ነው እያሉ ሰሃቦቹም ይደናገራሉ ማለት ነው። ይህ ጊዜ እነሱ እኮ ራዒና ሲሉ ሰፊሁና ማለታቸው ነው፣ አንተ ሞኙ ቂሉ እያሉ ነብዩን እየሰደቡ ነው ያሉት። እናንተ ናችሁ ይህንን ነገር ታዲያ በር ለመክፈት ምክንያት የሆናችሁት። ራዒና የሚለውን ቃል ስትናገሩ ሲሰሙ ጊዜ በእነሱ በኩል ሌላ ትርጓሜ ስላላት ተጠቀሙባት። እናንተ ግን ራዒና በሚለው ቃል ልታስተላልፉት የምትፈልጉትን መልእክት እንዙርና በሚል ቃል ተጠቀሙና ዝጉባቸው፣ ከዛ በኋላ ይህን ቃል እንዳትናገሩ ብሎ እነሱንም ለመከልከል ይመቻል አላቸው ማለት ነው። እና እንግዲህ ቁርአን በሁሉም ነገር ሙእሚኖቹ ብቁና ንቁ እንዲሆኑ ነው የሚፈልገው። በፖለቲካ እንኳ በቃል ደረጃ አሽሙር የሚያስነግር ነገር መዝ በእናንተ በኩል መጠቀም የለባችሁም አላቸው ማለት ነው። እና እነሱ ራእይና ምን ሷሃቦቹ ነብዩ ጋራ መጥተው ቁርአን በሚማሩበት ጊዜ ወይም ሐዲስ በሚነግሯቸው ጊዜ ቃላቶችን ደራርበው ሲያስተምሯቸው ነብያችን ቶልቶሎ ግዚያቸው ተባብ ስለሆነ እስቲ ቆይ ቀደም ብለው የነገሩንና አንቀጽ በደም ባህላቀና ነው ምናስም ሳናፍዝ ሌላ ከተጨመረበት ይረሳብናልና ትንሽ ፋታ ስጡንና እስኪኛውን አስተካክለን ተጨምሩልናለሁ ለማለት ነው። ወይም ውይይት ያደረጉ ከሆነ ነብዩ እንግዲህ የበኩላቸውን ሐሳብ ያስቀምጡና እናንተ ደግሞ እስቲ ሐሳብ ስጡ በሚሏቸው ጊዜ እስቲ እኔ ሐሳብ አለኝ ትንሽ ለኔ ፋታ ስጡኝና የኔን ደግሞ ሐሳብ ልጨምር ለማለት ይችን ቃል ይጠቀሙ ነበር። አንዱ ጓደኛው ለምሳሌ እንግዲህ ቃላት ያበዛበት እንደው ወይም ነብዩ ዝም ብለው መመሪያውን አስተካክለው የተናገሩ እንደሆነ እዚህ ላይ እስቲ ሳረሳት አንዲት ቃል እምናገራታለኝና ትንሽ ፋታ ስጡኝ በማለት ለማስቆም ነበር ይችን ቃል የሚጠቀሙት ማለት ነው። የሁዶቹ ግን ራአይና የሚለውን ቃል ሲናገሩ ቀጥታ ስድብ ነው። ሰፊሁና አንተ ሞኛችን ቂሉ ለማለት ነው የሚጠቀሙት። ለምን ትላላችሁ ሲባል ሙስሊሞቹ ሲያሉ አይደለም እንዴ እኛ ብቻ ነን የምንከለከለው ይላሉና ከዛሬ ጀምራችሁ ታዲያ እንዙርና የሚለውን ቃል ተኩና ጠብቀን ወይ ፋታስጠይ ለማለት ከፈለክ እንተዚርና ወይ ምንዙርና በል ራአይና አትበል በማለት ከለከላቸው ማለት ነው። ከዚህ በኋላ እንግዲህ ካፊሮቹ በቀጥታ ስድብ መሆኑ እየታወቀ ይህን ቃል ከተናገሩ አላህ Subhanahu Wa Ta'ala ከባድ የሆነ ቅጣት እንደሚያዘጋጅላቸው ያሳውቃልና ያስጠነቅቃል። ማይወዱ ለዲና ከፈሩ ምን አህል ኪታብ ፈነዚህ ከኪታብ ባለቤቶች ነን ከሚሉት ወገኖች የሚመኝ የለም ወለል ሙሽሪኪን ከሙሽሪኮቹም ከጣዖታውያኖችም ጭምር የሚመኝና ወይም የሚፈቅድ የለም አንዱ ነዘለ አለይኩም ምን ኸይር ምን ረብኩም ከናንተ ለናንተ ከጌታችሁ የሆነ መልካም ዲን እንዲወረድላችሁና እንዲደርሳችሁ የሚመኙላችሁ እንደሌሉ ወቋል። ማለትም የሁዶቹም ሆነ ነሳራዎቹ እንዲሁም ሙሽሪኩል አረብ ታውታውያኖቹ በእናንተ በኩል ወህይ ወርዶ አላህ Subhanahu Wa Ta'ala የዲንም የዱንያም መመሪያ እንዲሰጣችሁ አይፈቅዱምና አይፈልጉም ቢጠሩም ግን እኔ አልተወውም ማለት ነው። والله يختص برحمته من يشاء الناس يطلب እንጂ ግን አላህ Subhanahu Wa Ta'ala በረህራዩ ከባሮቹ መካከል የፈለገውን ሰው መርጦ ለወህይ ጸጋ ያበቃዋልና በዚህ መሰረት እነሆ ነብዩ መሐመድን መርጫለሁኝና ጥላቶቹ ቢጠሩ ቢያንገፈግፋቸው ወህይ ከመውረድ ወደ ኋላ አልልም ማለት ነው። والله ذو الفضل العظيم الله እኔ የታላቅ ትሩፋትና ጸጋ ባለቤት ነውና ጥላቶቹ ሁሉ ቢጠሩም እንኳን ለነብዩ አንድ ጊዜ የቸረውንና የለገሰውን ጸጋ አሁንም እንደማያቋርጥ ያረጋግጣል ነው። ما ننسخ من آية أو ننسها نأتي بخير منها أو مثلها ألم تعلم أن الله على كل شيء قدير. ما ننسخ من آية أو ننسها كقرآن أنكسوش ما ننعلم يمن نشرات وإما ከልብ ሰለዳ የምንሰርዝና የምናስረሳት ነቲ بخير منها ከሷ የተሻለ በሆነ መተካ እናመጣልሃለን አው ምትሊያ ወይም ደግሞ ተመሳሳይ የሆነን እንተካልሃለን ይላል። ይሄን ያለበት ምክንያቱ እንግዲህ ቁርአን በየጊዜው የተለያዩ አንቀጾች እንዳፈላጊነቱ እለት በእለት የሚወርዱ ስለነበሩ ቀደም ብሎ የወረደው መመሪያ እንደገና አልፎ አልፎ በሌላ አንቀጽ እየተካ ይሽራው ነበር። ይህ በሚደረግበት ጊዜ በጥራቶቻቸው በኩል ለማጥላሊያና ለማቋሰሻ ምክንያት ወይም በር ከፈተ ማለት ነው። የሁዶቹና ሙሽሪኩል አረብ ይሄ እንደሚለው ያአላህ ቃል ቢሆን ኑሮ አላህ አይሳሳት አይረሳ ቀደም ሲል የደነገገውንና ያዘዘውን ነገር እንደገና እንዴት ይሽራዋልና ይቀይራዋል? ሐሳብን በሐሳብ የሚተካው መጀመሪያ የሚሳሳት ሲሆን ወይም ደግሞ የረሳውን ነገር የሚያስታውስ ሲሆን ነው። አላህ ግን ስተትም ቢባል የሚሳሳት ጌታ አይደለም ተብሏል። እንደገና አይረሳም ተብሏል። ቀደም ሲል ይሄ ነገር ይበጃችኋልና ይሆናችኋል ብሎ የደነገገውን እንደገና ቆይቶ በተለዋጭ ሐሳብ የሚተካበት ምክንያት አይኖረውም። እንግዲያውስ ውሸታም ነው ሰውየው ከራሱ የሚያመነጨውን ሐሳብ እንደገና እየቆየና እያዳበረ የሚቀይርና የሚያሻሽል ነው እንጂ ያላህ ቃልማ ቢሆን ኑሮ መች ለወጥና ይቀየር ነበር የሚል ሽቡሃት ማምታቻና ማደናገሪያ አመጡ ማለት ነው። ይሄን በሚሉበት ጊዜ አላህ Subhanahu Wa Ta'ala የያውቆ ተፈች ማደናገሪያ ነው። ይልቁንስ ነፍስ ለምን መጣ? ምንድን ነው አስፈላጊነቱና ጥቅሙ ከተባለ ማንኛውንም አያት በአንድ ወቅት እንደ መመሪያ አድርጌ በሚደነግግበት ጊዜ በሌላ ወቅት ደግሞ ከሱ የተሻለ በአጅሩም ሆነ ወይም በተግባር ምችነት የተሻለ መመሪያ ልቀይርበት ይችላለሁ። ወይም ደግሞ ተመሳሳይ የሆነ የፊተኛው በአንድ በኩል የሚጠቅም ቢሆን ሁለተኛው ተለዋጅ ደግሞ በሌላ በኩል ተመሳሳይ ጥቅም ያለው እስከሆነ ድረስ እቀይረዋለሁ። ይሄ ነበረ ዋናው ጥያቄው ሊያተኩርበት የሚገባው። እናንተ ግን የምትጠያየቁት ያላችሁት አላስፈላጊ በሆነው አቅጣጫ ነው። ነስክ በመሰረቱ አያስፈልግም እያላችሁ ነው። ይሄ ደግሞ በነቢዩ መሐመድ ብቻ ሳይሆን ከጥንት ነቢያቶች በተቀጣጣይ ሲደረግ የመጣና የተለመደ ጉዳይ ነው። ሁሉም ነቢዮች መመሪያ ይመጣላቸዋል። አንዳንድ መመሪያዎች ደግሞ አልፈውና ቆይተው በሌላ መመሪያ ይተካሉ። ይሄ የሚያጠያይ ጉዳይ አይደለም። እናንተ አላህ አይረሳምና አይሳሳትም ስለምትሉት ጉዳይ እርግጥ ነው አይረሳም አይሳሳትም። ግን የሚደነግገው ኃይል ስለሚረሳና ስለሚሳሳት ብቻ አይደለም በሀሳብን የሚተካው። ምናልባት ለተጠቃሚዎቹ በአንድ ወቅት የሚያስፈልገው ነገር በሌላ ወቅት የማያስፈልግ፣ በአንድ ወቅት ጠቃሚ የነበረው ነገር በሌላ ወቅት የሚጎዳ ስለሆነም መለወጥ ያስፈልጋልና በዚህኛው አቅጣጫ ነው መለወጥና መተካት ያስፈልገው በላቸው ነው የሚለው። አለም ተዓለም አንአላህ አላ ኩል ሸይን ቀዲር፣ ለመሆኑ አታውቅምን? አላህ ስብሓነሁ ወተዓላ በሁሉም ነገር ላይ ችሎታው የተሟላና የላቀ መሆኑን እና ችሎታው በሁሉም ነገር የላቀ እንደመሆኑ መመሪያዎችንም አንዱን መመሪያ በሌላው መተካት ከዛው ጭምር ነውና በገዛ መመሪያዬ በፈለግኩት ብተካውና ብለውጠው ምን አገባቸው እንደማለት ነው። በተለይ የሁዶቹ እንግዲህ ይህንን የነፍክን ጉዳይ መመሪያ በሌላ ተለዋጭ መመሪያ የሚተካ መሆኑን በተደጋጋሚ የለመዱና ያወቁ ሆነው እንዴት ይተካል ብለው መከራከራቸው ተሳስተው ለማሳሳት ካልሆነ በስተቀር ምንም አግባብ የሌለው ጥያቄ መሆኑ